ዛሬ ደግሞ የምንመለከተው የዛሬ 15 ላይ ከጌታችን አላህ ራህመት እዝነት ጋራ የሚገናኙና የሚያያዙ ብለን ነው አይደል ያቀረብናቸው። ዛሬ ደግሞ ከእውቀቱ ጋራ አልዓሊም አልዓላም አልዓሊም ከሚለው አዋቂነቱ ጋራ የሚገናኙ ስሞችን ደግሞ እናያለን። ከእውቀቱ ጋራ ተያያዥነት ያላቸው አንዳንድ ስሞችን ኢንሻአላህ እንመለከታቸዋለን። 57ኛው መለኮታዊ ስም አልኸቢር የሚለው ነው። አልኸቢር ምስጢርን ገላጭ ወይም የተደበቀን አዋቂ ማለት ነው። አልኸቢር ከሚለው መለኮታዊ ስም እንነሳለን። ወልኸቢሩ ሱብሃነሁ ወል ዓሊሙ ቢማካ ጌታችን አምላካችን አላህ አልኸቢር ነው። ምክንያቱም ወል ዓሊሙ ቢማካ ከዚህ በፊት ተፈጽሞ ያለፈ የሆነ ነገር የሚያውቅ ወማ ሁወ ካኢን አሁን የሆነ እየተሰራ ያለ ነገርም ወማ ሰይኩን ገና ወደፊት ሊመጣ ያለ ወደፊት የሚሆነውንም ነገር ሁሉ የሚያውቅ ነው። ወማ ለም የኩን ለው ካነ ከይፈ የኩን ሀታ የማይሆን ነገር እንኳን የማይከሰት ነገር እንኳን ቢሆንና ቢከሰት በምን አይነት መልኩ እንደሚከሰት በምን አይነት መልኩ እንደሚሆን የሚያውቅ ጌታ ነው። አልኸቢር የምንለው አምላካችን አላህ ማለት ነው። وليس ذلك الا الله ايه ባህሪ እንግዲህ ለአንዱ አላህ በስተቀር ለማንም ሊሆን አይችልም። فهو الذي لا يخفى عليه شيء في الارض ولا في السماء በሰማይም ይሁን በምድር የበናኝ ክብደት ያክል እንኳን ቢሆን ፈጽሞ የማይሸሸግበት የሆነ ጌታ ነው። ولا يتحرك متحرك ولا يسكن الا بعلمه ተንቀሳቃሽ በፍጹም ሊንቀሳቀስ አይችልም ወይም ባለበት ቦታ ሊረዳ አይችልም በአላህ እውቀት ስር ቢሆን እንጂ። ከጌታችን እውቀት ውጪ በሆነ መልኩ እንቅስቃሴና እርጋታ የሚባል ነገር አይኖርም። ولا تستقيم حياته الا بامره واذنه حتى ህይወታችን ራሱ በጌታ አላህ ፍቃድና ተእዛዝ ካልሆነ በቀር ህይወት የተስተካከለች ቀጥ ያለች ልትሆን አትችልም። قال تعالى ጌታችን አላህ እንዲህ ብሏልና በሱረቱ ሁድ ምዕራፍ 11 ቁጥር 6 ላይ ሱረቱ ሁድ ምዕራፍ 11 ቁጥር 6 ላይ أعوذ بالله من الشيطان الرجيم وما من دابة في الأرض إلا على الله رزقها ويعلم مستقرها ومستودعها كل في كتاب مبين وما من دابة ተንቀሳቃሽ የሚባል ነገር የለም ፊል አርዲ በመድር ላይ ይላል ሰውም ይሁን እንስሳ ነፍሳትም ይሁኑ ወይም ደግሞ ሌሎች ተንቀሳቃሽ የሚባሉ ነገሮች በመድር ላይ ፈጽሞ የሉም ኢላ አለላህ ሪዝቁሃ ሲሳያቸው በአላህ ላይ የተወከለ በአላህ ላይ የተመደበ ቢሆን እንጂ አላህ የማይረዝቀው ሲሳይ የማይሰጠው ተንቀሳቃሽ የሆነ ነገር በመድር ላይ የለም ሁሉም ሲሳዩ አላህ ዘንድ የተወከለ ነው። ويعلم مستقرها ومستودعها ማረፊያዋን መመላለሻዋን ሁሉ የሚያውቅ ጌታ ነው። ሁሉም في كتاب مبين ይሄ ሁሉ በተቅላላ ግልጽ በሆነው መጽሐፍ لوح المحفوظ ላይም ተጽፎ ተዘግቦ የተቀመጠ ነው። ጌታችን አልኸቢር ድብቅን አዋቂ የሆነ ጌታ ነውና ማለት ነው። والله عز وجل خبير املاكنا الله مسترنا واقينه له جنود السماوات والارض لسماياتنا يمدر سراويت የሚባሉ መላእክቶችም አሉት። يخبرونه بالوقائق كستاتوچን በጠቅላላ ለሱ የሚነግሩት ይሄም علامهው لتحقيق الحكمه في الخلق بفطرته ላይ ያለውን ጥበቡን በተግባر ለማረጋገጥ ነው። وهو عليم بالاشياء قبل اخبار الملائكه عنها መላእክቶች ከመናገራቸው በፊት አስቀድሞም ነገራቶችን ሁሉ የሚያውቅ ጌታ ነው። ወባደ ልኽባሪ አንሃ እነሱን ከተናገሩ በኋላ እውቀቱ እንዳለ ነው። የሚረሳ የሚጠፋ ነገር የለም። ነገር ግን ያ አስቀድሞ ያወቀውና የወሰነው ነገር በተግባር እንዳወቀውና እንደወሰነው መከሰቱን አላህ ለመላእክቶች ለማሳየት ሲፈልግ መላእክቶችን የሥራ ዘርፍ ሰጣቸውና በፍጥረት ዓለሙ ላይ መደባቸው ስተውን ክስተት ሁሉ ሲናገር እንደወሰነው ሆኖ ይገኛል። ይሄ ማለት ሁሉን አዋቂነቱን በተግባር አሳየ አረጋገጠ ማለት ነው። ይህንን የሚመሰክርልን وعند البخاري من حديث ابي هريره رضي الله عنه ان النبي صلى الله عليه وسلم قال البخاري بذكره صحيح زغبا كابي هريره عند تلالفه نبياتنا عليه الصلاه والسلام እንዲህ ብለው አስተምረውናል يتعاقبون فيكم ملائكه بالليل وملائكه بالنهار የቀንና የሌሊት መላእክቶች በእናንተ ላይ ይተካካሉ ይቀያየራሉ ويجتمعون في صلاه الفجر وصلاه العصر بفجر صلاهنا عصر صلاه لا ይገናኛሉ ከዓصر እስከ ፈጅር ከእናንተ ጋር የቆዩት ሊወጡ ሲሉ ተረኞቹ ደግሞ ከፈጅር አንስቶ እስከ ዓصر ማለት ነው ከእናንተ ጋር ለመሆን ሲሉ ፈጅር ላይ ይገናኛሉ እነዚህ ከፈጅር እስከ ዓصر ደግሞ ይቆዩና ወደ ጌታ አላህ ለመውጣት ሲዘጋጁ እነዛ ደግሞ ዓصر ላይ ሲመጡ ፈጅርና ዓصر ላይ ይገናኛሉ ثم يعرج الذين باتوا فيكم فادانانت غارا كعصر جمرو اسك صبح درس ويم اسك فجر يادرو ينبروا ملائكتوج ود نبروبت ود سمايات يوطالو فيسالهم جيتاچن اللهم سلباروچو غدا يطيقاچوال وهو اعلم بهم كنسو يبلطا اواقي هونو ياله گن يطيقاچوال من بمالج كيف ترقت مع عبادي ባሪያዎችን በምን ሁኔታ ላይ ሆነው ተታችሁ መጣችሁ ስትለያቸው ምን ሆነው ነበር በማለት ይጠይቃል ፈየቁሉ መላእክትም ይላሉ ፈረክናሁም ወሁም ይሰሉን ተተናቸው ስንመጣ ፈጅርን ማለት ነው እየሰገዱ ነበር ወአተይናሁም ወሁም ይሰሉን መጀመሪያ ማዕስርን ስንመጣ አስርን እየሰገዱ ነው ያገኘናቸው በማለት ምስክርን ይሰጣሉ فسؤاله سبحانه لهم الى الذي لا يبرر يتاچن الله الناسን በዚህ መልክ መጠየቁ ليس طلبا للعلم እውቀትን ፈልጎ አይደለም فهو السميع البصير سمينا ተመልካች العليم الخبير አዋቂና የተደበቀን ሁሉ ገላጭ የሆነ ጌታ ነው ነገር ግን ይሄን ለምን መጠየቅ አስፈልገ ታዳ ولكن لاظهار شرف المؤمن عند ربي አማኝ የሆነ አንድ ባሪያ አላህ ዘንድ ያለውን ክብር ይፋ ለማድረግ ነው وبيان فضله بين ملائكته بملائكتوش مكاكل يالون بلچام لما سايت نو وحملت عرشه اندزيهم عرشون تشكامي يهونو ملائكوش زند قال ابن حجر رحمه الله ابن حجر الاسقلاني سنقروا من الالو رحمه الله كيلا الحكمة فيه إهي تفلق بالطببو حكمة من دنو استدعاء شهادتهم يملائكت المسكر النت ما سقينيت نو لبني آدم بالخير لبني آدم ويملا آدم لجل سووش በመልካምነት ምስክርነታቸውን እንዲናገሩ ነው ለምን እንደያስፈልገው وذلك لاظهار الحكمه في خلق نوع الانسان في مقابله من قال من الملائكه اتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك الله مجمريا سو የሚባል ፍጡር ፈጥራለው ብሎ በተናገረ ሰዓት መላእክቶች اتجعل فيها በሶላይ ታደርጋለህ እንዴ من يفسد فيها ويسفك الدماء በወንጀል የሚያበላሽና ደምን የሚያፈስ ፍጡር እንዴት ታደርጋለህ? ወነህኑ ንሰብሁ ቢሐምድከ ወንቀድሱ ለክ አንተን ከምስጋና ጋር የምናጠራ አንተን የምንቀድስ ሆነን ሳለን ይሄን ተግባር የሚያደርገውን መፍጠረ ምን ጥበብ አለው ብለው ጠይቀው ነበር በወቅቱ። قال اني اعلم ما لا تعلمون እናንተ ማታውቁት ነገር አውቃለሁ ብሎ ጌታቸው አላህ መልሶላቸው ነበር። ስለዚህ ከነሱም ከሰዎች መካከል አላህን ልክ እንደ መላእክቶች ተስቢህ የሚያደርግ አላህን የሚቀድስ መገኘቱን በራሳቸው አንደበት እንዲመሰክሩ በራሳቸው አንደበት እንዲናገሩ ለማድረግ ጌታችን አላህ ሊያስመሰክራቸው ነው። ወላሁ አለም አላ ኩሊ ሀል አላህ الخبير ነው የተደበቀን አዋቂ ምስጢርን ገላጭ ነው። وقد ورد اسم الخبير في القران الكريم 45 مره الخبير የሚለው መለኮታዊ ስም በቁርአን ውስጥ 45 ጊዜ ነው የተጠቀሰው። ይሄ መለኮታዊ ስም 45 ጊዜ ተጠቅሷል። ለናሙና ያክል سورة آل عمران 108 ምዕራፍ 3 سورة آل عمران ቁጥር 108 ላይ وهو الذي ولا يحسبن الذين يبخلون بما آتاهم الله من فضله هو خيرا لهم بل هو شر لهم سيطوقون ما بخلوا به يوم القيامة ولله ميراث السماوات والأرض والله بما تعملون خبير ولا يحسبن الذين يبخلون بما آتاهم الله من فضله الله كترتاو كترفاتو يسطاچو سوج بتسطاچو نجر بمسسطاچو هو خيرا لهم للناس طرو مسلو اندايسماچو طرو نو بلو انداسبو اندايغمتو بل هو شر لهم يلقو للناس فصاميو يتبلاش مدفونو ميهونو سيطوقون ما بخلوا به يوم القيامة يا يسستوت نجر نجا يوم القيامة اند اباب هونو አንገታቸው ላይ ይጠመጠምባቸዋል ይነድፋቸዋል ያጠልቃቸዋል ወሊላሂ ሚራቱ ሰማዋት ወልአርድ የሰማያትና የምድር ውርስ በተክላላቆ ያአላህ ብቻ ነው ሌላ ለማንም አይደለም ፍጡራኖች ሁሉ ሲያልቁ ብቻውን ቀሪ አላህ ከሆነ አጠቃላይ ንብረቶችንም ዱንያንና ሰማይ ሁሉንም የሚወርስ አላህ ነው ማለት ነው ስለዚህ ሁሉ ነገር የሱ ነው ምነው ይሄን ረሳችሁት ወይ والله بما تعملون خبير በመትሰሩ ስራ አላህ ወስጣዋቂ ጌታ ነው ይላል ስለዚህ ጌታችን الخبير ነው በሌላም ቦታ ሱራቱ الانعام ቁጥር 73 ምዕራፍ 6 ሱራቱ الانعام ቁጥር 73 ላይ وهو الذي خلق السماوات والارض بالحق ويوم يقول كن فيكون قوله الحق وله الملك يوم ينفخ في الصور عالم الغيب والشهادة وهو الحكيم الخبير وهو الذي خلق السماوات والأرض بالحق اللهم لا سمعتنا مدرا لكم نجر لأونة العلماء يفتر جيتانه ويوم يقول كم يتنسايك أن لكسات هن بمي لبتنا بمي هن بتم كذي عملكاتشن الله هن تنيا يهن جيتان قوله الحق نققرو في السمونتنا وله الملك يوم ينفخ في الصور بكندو بمي النفابت كان يوم الكيامان بچن يونك سنة يرسو بچانا ميهنو عالم الغيب والشهادة يراكون مكربون مهلو عواكنا وهو الحكيم الخبير አዋቂ ጥበበኛና ውስጣዋቂ የሆነ ጌታ ነው ይላል እንደዚሁም ሱራቱ ሉቅማን 31ኛው ሱራ አንቀጽ 34 አንቀጽ 34 የመጨረሻው ማለት ነው ሱራቱ ሉቅማን ኢንላላህ ዒንደሁ ዒልሙ ሳዓ ወዩንዝሩ ልገይተ ወያዕለሙ ማ ፊል አርሃም وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير إن الله عنده علم الساعة الله يكيا معوكت السوزند بالشانوية يكيا معوكت السوزند نوكيا ما مجيتكم عليك الله بستكار مانم لياوك ايشلم وينزل الغيث زنابنم يميورد الله نو كسوچ زنابنم يميورد يلم مچينا يتندم يوردم كالله بستكار يميوك يلم ويعلم ما في الارحام بما حصن است يالونم يميوك بتچاون اسو نو الله انجي ليلا مانم ما ياوكم وما تدري نفس ماذا تكسب غدا نفس نجا من تسرالچ ياندان بيتوا سو ማንንም የሚያውቅ የለም ከግምትና ከተስፋ ውጪ በዋስትና የተረጋገጠ ላይ ተሰለለለን አንተ ነገ እሁድ ምን ታደርጋለህ ማንንም የሚያውቅ የለም وما تدري نفس باي ارض تموت ማንኛው የነፍስ የትኛው ምድር ላይ ነው የምትሞተው ይሄንንም የሚያውቅ የለም ان الله عليم خبير الله አዋቂ ውስጥ አዋቂ ነው ይላል ስለዚህ ጌታችን አላህ በርግጥም አልኸቢር ነው ይሄ አምላካችን አላህ ማለት ነው 58ኛ ሌላው ከአዋቂነቱ ጋር ከሚገናኙ ስሞች መካከል አረቂብ የሚለው መለኮታዊ ስም ነው ተቆጣጣሪ ማለት ነው ጠባቂ ተቆጣጣሪ ማለት ይቻላል ተቆጣጣሪ አረቂብ ማለት አልሙጠሊዑ አላ ማ አከነት ፍስዱር ደረት የሸሸገው ልብ የደበቀውን ሁሉ የሚያይና የሚመለከት ማለት ነው። ለነፍስም بما كسبت እያንዳንዷ ነፍስ በሰራችው ስራ ተቆጣጣሪና ተጠባባቂ ሆኖ ለሁሉም የሥራን ከፋይ ማለት ነው። قال الله تعالى الله بسورة النساء قطر عند لا يمشرشو سورة النساء قطر عند يانكسو مقواجا لاي إن الله كان عليكم رقيبا عند لو الله بنانت لاي تقوطة تاري جيتان وقلو عند قلس او مالتنو جيتاتشن الرقيب تبلو يترال والرقيب هي الرقيب من لو جيتاتشن الله هو سبحانه الذي حافظ المخلوقات وأجراها فترتاتن يطبقنا በተከናወነ ስርዓት ይሄው የሚያስኬድ ነው። አላህሰን ኒዛሚ እጅግ ባማረ ስርዓት በዩኒቨርሱ ላይ የሚያስኬድ እሱ ነው። ወአክመሊ ተድቢሪ ፍጹም በተሟላ አይነት አስተናብሮ የሚያኖር እሱ ነው። ወረቂቡ ሱብሃነሁ ሁወ አልሙጠሊዑ አላ ኸልቂ ፍጥረታቱ ሁሉ የሚመለከት ጌታ ነው፣ ተቆጣጣሪ ነው። ያዕለሙ ኩለ ሰጊረቲን ወከቢረቲን ፊ ሙልኪ በንግስናው ላይ የሚከናወኑ ማንኛውንም ጥቃቅንም ሆኑ ትላልቅ ነገሮችን ሁሉ የሚያውቅ ነው። لا يخفى عليه شيء في الارض ولا في السماء በሰማይም ይሁን በምድር አንዳች ነገር ከሱ ሊሸሸግ አይችልም። قال تعالى الله عنده الى سوره المجادله قطر 7 ላይ በምዕራፍ 58 سوره المجادله قطر 7 ላይ الم ترى ان الله يعلم ما في السماوات وما في الارض ما يكون من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا ثم ينبئهم بما عملوا يوم القيامة إن الله بكل شيء عليم ألم ترى أتملكتم أتوكم من ديلا جتاتنا الله من بالنوصم أن الله يعلم ما في السماوات وما في الأرض الله بسماعتنا بمدر يلونا قروتشن هلو بتكلا لا يميوك جتامهون ما يكون من نجوى ثلاثه سوست سوچ هنا وين مساطر من الجيتاچن الله برايفت روم كفتهم يهون باند بيت است تقمطو بيتنيو ملك هونو سوست سوچ مسترنا ياورون الا هو رابعهم اراتنياچو الله بيهون انجي يسوست ويييت يمياوق يميسما الله اراتنياچو بيهون انجي ولا خمسه امستم ما يهون الا هو صاد ስድስተኛቸው አላህ ቢሆን እንጂ ولا ادنى من ذلك كزي ያነሰ ቁጥር ሆነው ምስጥረን አያወሩ ولا اكثر ወይም የበዛ ቁጥር ሆነው የማይመሳጠሩ الا هو معهم اينما كانوا የትም ስፍራ ቢሆኑ አላህ ከነሱ ጋራ በእውቀቱ አብሯቸው ቢሆን እንጂ ከጌታችን እውቀት ባገለለ መልኩ ሰዎች የትም ሆነው ምንም ነገር ሊያደርጉ አይችሉም። ثم ينبئهم بما عملوا يوم القيامة كذا ياندانو يسروتن نجر نجيتن سايكن ينغراچوال ان الله بكل شيء عليم الله كل نجر اواكي جيتانو نايلا بليلام بوتا بسوره الزخرف قطر 8 لاي معرف 43 سوره الزخرف قطر 8 لاي ام يحسبون ان لا نسمع سرهم ونجواهم بلى ورسلنا لديهم يكتبون أم يحسبون يحسبون يغمتالون دي أننا لا نسمع سرهم ونجواهم ينسون ويتاتشون دبك مستراتشون يمن سما درقوا يحسبون بلى نقروا النسون دميلو ترلم انسمالن انوكالن اندوم ورسلنا لديهم يكتبون እነሱ ዘንድ ያሉ መላእክቶቻችንም አሉ ድርጊታቸውን ንግግራቸውን ሁሉ የሚጽፉ ማለት ነው። ስለዚህ ጌታችን አላህ ሁሉን አዋቂ ነው። ወሙራቀበቱላህ ለخلقه مراقبهن عن استعلاء وفوقيته الله ፍጥረታቱን መቆጣጠሩ ከምን አንጻር ነው? ተፈጽሞ የበላይነትና ካሸናፊነት አንገል ነው። ወቁድረቱን ወሰመዲየቲ በፍጹም ኃያልነትና በፍጹም ቻይነቱ ነው ጌታችን አላህ ይሄንን የሚያደርገው። لا تتحرك ذره الا باذنه የብናኝ ክብደት በዩኒቨርስ ውስጥ ያለ አላህ ፍቃድ ሊንቀሳቀስ አይችልም። ወላ ተስቁጡ ወረቀቱን ኢላ ቢዕልሚህ የዛፍ ቅጠል ቅርፊት እንኳን መሬት አትረግፍም በአላህ እውቀት ካልሆነ በቀር። መሊኩ ለሁ ልሙልኩ ኩሉ ንግስና በጠቅላላ ለእርሱ ብቻ የሆነ የነገስታት ንጉስ ነው። ወለሁ ልሐምዱ ኩሉ ምስጋና በጠቅላላ ለእርሱ ነው የሚገባው ማለት ነው። የነገሮች ሁሉ መፍትሄ ቁልፉ በእጁ ያለ ጌታ ስለሆነ የጉዳዩ ምንጭና ባለቤት መመለሻውም ወደ እርሱ ስለሆነ አላህ ነው ይህን ሁሉ የሚገባው። ሙስተዊን አላ አርሽህ ከአርሹ በላይ ያለ ጌታ ነው። ላ ተኽፋ አለይህ ኻፊያ ነገር ግን በአላህ ላይ የማንም ተሸሻጊዎች መሸሸግ ከእሱ ላይ የማይሸሸግበት ነው። አሊሙን ቢማ ፊ ኑፉስ ዒባዲህ ለሰየ በባሮቹ ስሜትና ነፍስያ ውስጥ ያለውን የሚያውቅ ነው። ሙጠሊዑን አለ ስሪ ወለዓላንያ ከላይም ከውስጥም ያለውን ሁሉ የሚያውቅ ነው። የስመዑ ወየራ ይሰማል ያያል። ወዩዕጢ ወየምናዕ ይሰጣል ይከለክላል። ወዩሲቡ ወዩዓቂብ እንደዚሁም ይመነዳል ይቀጣል። ወዩክሪሙ ወዩሂን ከፍ ያደርጋል ያከብራል ያዋርዳል ዝቅ ያደርጋል። ወየኽልቁ ወየርዙቅ ይፈጥራል ሲሳይ ይሰጣል። ወዩሚቱ ወዩሕይ አንዱን ይገላል ሌላውን ሕያው ያደርጋል። ወዩቀድሩ ወየቅዲ ይወስናል ይፈርዳል አምላካችን አላህ። ወይደብሩ ኡሙረ መምለከቲ በንግስናው ላይ ያሉ ነገራቶች ሁሉ በአማረ መልኩ ያስተናብራል። ከሙራቀበቱሁ ቢኸልቅህ ሙራቀበቱ ሒፍዝን ዳኢማ አላህ ባሪያዎቹን ወይም ፍጥረታቶቹን ተቆጣጣሪ ነው ስንል ሁሌም በዘውታሪነት ነው። ወሃይመነቲን ካሚላ ፍጹም በበላይነት በተሟላ መለኮታዊ ባህሪ ነው። ወዒልምን ወኢሃጣ በእውቀቱም ባካበበ መልክ ነው ማለት ነው። የጌታችን የበላይነት ተቆጣጣሪነት ከዚህም በላይ ነው። ወላሁ ዐዘ ወጀለ ረቂቡን ራሲዱን አላህ ረቂብ ነው ተቆጣጣሪና ተጠባባቂ የሆነ ጌታ ነው። ሊአማል ልዒባድ ወከስቢህ የባሪያዎቹን ስራ ማለት ነው። አሊሙን ቢልኸዋጢር ለቲ ተዱቡ ፊ ቁሉብህም ልባቸው ላይ ውል ብላ የምታርፈውን እንቅስቃሴ ሁሉ ያውቃል። የልብ ውልታን ሁሉ የሚያውቅ ጌታ ነው። የራ ኩለ ሐረከቲን አው ሰከነቲን ፊ አብዳኒህ በሰውነታቸው ውስጥ ያለውን እያንዳንዱን ጥቃቅን እንቅስቃሴና እርጋታ ሁሉ የሚያይ ጌታ ነው። ወወከለ መላኢከተሁ ቢኪታበቲ አዕማሊህም ወኢሕሳኢ ሐሰናቲህም ሐታ መላኢካዎችን እንኳን ስራቸውን ሁሉ እንዲጽፉና መልካሞቻቸውን እንዲቆጥሩ ሁሉ መጥካምና መጥፎ ስራቸውን ወሰይአቲህም እንዲቆጥሩ ሁሉ መላኢካዎችን ሀላፍትና ሰጥቶ ልኳቸዋል። ቃለ ተዓላ ጌታችን አላህ እንደዚህ ባለው መልኩ ማለት ነው በሱረቱል ኢንፊጣር ላይ ሱረቱል ኢንፊጣር ከአንቀጽ 10 እስከ 12 ሱረቱል ኢንፊጣር ማለት ምዕራፍ 82 ምዕራፍ 82 ከቁጥር 10 እስከ 12 ወኢነ አለይኩም ለሐፊዚን በእናንተ ላይ ጠባቂ የሆኑ መላእክቶች አሉ። ኪራማን ካቲቢን ክቡራን ጸሐፊ የሆኑ يعلمون ما تفعلون يمتسروتن نجر يميعوكو يقوم ويلا فالملائكة تسجل أفعال الجنان والأبدان عجيب يلبنا يسونا تسراتشن بتقل الله ملائكة وشيزربانو وقال تعالى أن تسجلهم لقول الكلب وقول اللسان لباتشن ميسبون من ناقرونن ملاس باندبتو يميقل سونو هلو اندمي زقبو الله اندي بمالت نقرونا بسورة الطافلية በምዕራፍ 50 ቁጥር 16 እስከ 18 ባለው ላይ ወለቀد خلقنا الانسان ما توسوس به نفسه ونحن اقرب اليه من حبل الوريد اذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد ولقد خلقنا الإنسان برقتم سون فطر نوال ونعلم ما توسوس به نفسه نفس سميت السن يمتا تشاوته النقر هلو يمنا وكسنهون سون فطر نو ونحن أقرب إليه إن يعود السجيك الربنن من حبل الوريد ከደምጋኑ ከጅማቱ በላይ እጅግ በጣም ለራሱ ቅርብ ነን። አንደኛ በዒልም ነው፣ ሁለተኛ በወከላቸው መላእክቶችን በኩል ቢሆን ማለት ነው። ከሱ በላይ ቅርብ ነን። إذ يتلقى بمك بابلو جزي المتلقياني قلت تكباي وجه يمك بابلو سران مالتنو مدفهم بهم طرو عن اليمين وعن الشمال كعيد ككن يناك قرابك كل اللو تكما تهونو سران يمك بابلو ملاك توج بمك بابلو جزي مقراف همسا ميالكو تانتا همسا عندو نفس تاركو كاسرا سدس تس كاسرا سمنت تكباي وجه በሚቀበሉ ጊዜ ማየል ፊዱሚን ቀውሊ ሰው የው ምንም ማይናገርም ኢላ ለደይሂ ረቂቡን አቲድ እሱ ዘንድ ተቆጣጣሪና ተመልካች ተጠባባቂ የሆኑ ዝግጁ የሆኑ መላእክቶች ቢኖሩ እንጂ ይላል وهو سبحانه من فوقهم الله ከበላያቸው ሆኖ ረቂቡን አለይ በእነሱ ላይ ተቆጣጣሪ ነው መላእክቶችንም ጭምር ማለት ነው وعلى تدوينه حتى زغباچون ሁሉ የሚቆጣጠር ነው ወራቂቡን አይضا لافعال الانسان حتى የመላእክቶችን ብቻ ሳይሆን የኛንም ስራ ጭምር የሚቆጣጠር ነው قال تعالى እንደዚሁም በሌላ ቦታ الله سورة يونس ቁጥር 61 ላይ ስለነገረን ማለት ነው በسورة يونس ምዕራፍ 10 ቁጥር 61 ላይ وما تكون في شأن بمن نجر لا يتهون وما تتلو منه من قران كسو كقران ما تنبهم ولا تعملون اتصرم لكم من عمل منيونم سرا لسرواتكم الا كنا عليكم شهودا انيا بنانت لاي تملكاچوچ بنهونچ كنيا يتانا قططروچ بهونه ملكو منم عينت سرا وسط لتگنيو اتچلوم اذ تفيدون فيه سراون جبتاچوبت تجمروبت زندا ينيا يتانا قططر بينورنجي ከኔ እይታና ቁጥጥሮች በሆነ መልኩ በምንም አይነት ተግባር ውስጥ ልትገኙ አትችሉም በማለት ጌታችን አላህ አረቂብ ተቆጣጣሪነቱን ገልጾልናል ማለት ወቀድ ወረደ ስሙ الرقيب في القران الكريم ثلاث مرات الرقيب የሚለው መለኮታዊ ስም በቁርአን ውስጥ 3 ጊዜ ተጠቅሷል 3ቱንም መጥቅስላችኋለሁ ሱረቱ النساء ቁጥር 1 ነው አንደኛው በሱረቱ النساء ምዕራፍ 4 ቁጥር 1 ላይ يا ايها الناس اتقوا ربكم الذي خلقكم من نفس واحده ان انت سوچوي يا كانت نفس كادم ሁላችሁንም የፈጠረና ያስገኘ የሆነው ጌታችን አላህን ፍሩት ተጠንቀቁት وخلق منها زوجها ከዛች አንዲት ነፍስም መቆምት ሆነውንም እንደዚሁ ሐዋንን ፈጥሯታል وبث منهما رجالا كثيرا ونساء ከሁለቱ ከአደምና ሐዋ ግንኙነትም ብዙ ወንዶችና ሴቶችንም እንደዚሁ የፈጠረውን ጌታችንን አላህን የበተነውን ጌታችንን አላህን ፍሩት ተጠንቀቁት ይላል አምላካችን አላህ ወተቁላህ አላህን ፍሩ الذي تساءلون به يا የምትጠያየቁበት የምትለምኑት የሆነው ولا رحم እንዲሁም ዝምድናንም ከመቁረጥ ጌታችንን አላህን ፍሩ ان الله كان عليكم رقيبا الله በእናንተ ጉዳይ ላይ ተቆጣጣሪ ተጠባባቂ ነውና አይላ ስለዚህ ጌታችን አላህ አረቂብ ነው ስንል ይሄን ማስረጃ እናቀርባለን ማለት ነው ፋልቶ ከተወጣ በኋላ ተመልሶ ለመግባትም ቢላል ነው እሺ እንቀጥል እንግዲህ አንዳንዶቹን ቢያሉ ነው ሌላው ሱረቱ ማኢዳ ቁጥር 117 ላይ ያለው ነው የጌታችንን አረቂብነት የሚገልጸው በማዕራፍ 5 ሱረቱ ማኢዳ ቁጥር 117 ላይ ማ ቁልቱ ለሁም ይላል እኔ ለነሱ አላልኳቸው ማለት አልመሲህ ኢሳ ማለት ነው ነገ የውል ቂያማ በጌታው ፊት በሚጠየቅበት ሰዓት አንተ በመድር ላይ ያለ ለሰዎች እኔና እናቴን ካላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር ወይ አንተ ነው ወይ ይሄን ትምህርት ያስተማርከው ሲለው ማ ቁልቱ ለሁም እኔ ለነሱ አላልኳቸው ኢላ ማ አመርተኒ ቢ በሱ አንተ ያዘዝከኝን ቃል እንጂ ሌላ ነገር አላልኳቸው እሱም ያዘዝከኝ ምንድን ነበር ان اعبد الله ربي وربكم الله جيتاينا جيتاچو سيون اسون بچا تگزوت ايهن انجي ليلا علالكم وكنت عليهم شهيدا اني بنسو لاي تتباباقي نبركم ما دنت فيهم بوستاچو اسكالهوبت گزي درس تتباباقي نبركم فلما توفيتني اي رفعتني اليك انت بنسحاني گزي گن كنت انت الرقيب عليهم بنسو گداي تقوطاطاريو الرقيب انت نه وانت على كل شيء شهيد انت كل النجر تملكاتنا وقطاطاري يهونك جيتانا سلمين الرقيب ميلون ازي غانا يوالن معناتنو ثالثاو سوره الاحزاب لا سوره الاحزاب قطر 52 بسورة الأحزاب قطر أمساو للتلاي وكان الله على كل شيء رقيبا الله بهل نجر لاي تقوى تعرين ويميلو سلزي سوستم من رجاء تقنية مالتنا سورة الأحزاب مقرف سلسة سوست قطر أمساو للت أسرى مستفيس تاركو بانجلزين يامن دون ميلو الرقيب ميلو أبصر ميلو أبزرب أبزرب أوكي أمسا زتنين يا الشهيد تملكاج الشهيد تملكاتنا مسكاري تملكاتنا مسكاري يميلون ملكو تاويس من نايوالن أمسا زتنين يا الشهيد والشهيد سبحانه هو الرقيب على خلقه مالتنا أينما كانوا وحيثما كانوا يتم مثل صفراء بنورو باريوتون ميكون حاضر شهيد أقرب إليهم من حول من حبل الوريد كدم سراتشو يبلت ولنا تقوطا طارينو يسمع ويرى وهو على العرش استوى يسمى لا يلك عرش ولا يلا جتاهم خلق والعقول لا تكيفه نبوتش يوقوطا لي الله المنور نقرقنا يمروقن إهني مثلا البلوكة مقلتقن عيتشلم عيمرو لقلت أو يما يتشل ببق المنورون يمي الرقاقتنا يمي ويقو يهونا جيتانو أملكاتنا الله وهو سبحانه فوق عرشه على الحقيقة الله ريلك عرش بلايا لجيتانو وشهادته على خلقه شهادة إحاطة شاملة كاملة بطران من ملكة دقمو أتك على يتم ولا يهونا ملكتانو تشمل العلم والرؤية والتدبير ما وكنم من ملكتنم ما استنابرنم والقدرة ما شالنم هلو يمي أكاتتنو هلو نيوكال هلو نيال كلن يستنبران كلن يشلال والشهيد أيضا بلقام شهيد بلو دمو للا من ترقم اللو هو الذي شهد لنفسه بالوحدانية لا بتشو لراسو فتصم عند كتابهون يمسكرا مسكر من ترقم مثل اللو مالذن مسكاري والقيام بالكسط بفتيه قم استنباري كتابهون يوم قلي الشهيد مالت عند تملكاتنا قلت مسكاري مالتنا تملكاتنا مسكاري ለምሳሌ ምስክር ሲጠራ ሻሂድ ለምጣ ተላል አይደለም አንተ በሌላ ትርጉሙ ሻሂዶች ምስክር የሚሆኑት ባዩት ነገር ነው አይደል ባላዩት ነገር መመስከር አይችልም ሶ መስካሪው ተመልካችም የሚለውን ይይዛል ማለት ነው ለሱንም ያጥፋል ጌታችን አላህ ተመልካችም መስካሪ ነው ወከፋ ቢላሂ ሸሂዳ መስካሪነቱን በሱ የበቃ ጌታ ነውና ማለት ነው كما قال تعالى الله بسورة آل عمران قطرة 19 ላይ እንዳለ سورة آل عمران مقرأ في سورة رجتني لأي شهد الله الله مسكر أنه لا إله إلا هو أنه كسورة استكر بونة من ملك أملاك على منور الله رسول مسكر والملائكة أنهم ملعتهم مسكروا وأول العلم يأوكت بالبيتوتهم كالله بستكر بونة من ملك أملاك على منور مسكروا قائما بالكس الله بفتهكم أستنباري سيغون مالكو لا إله إلا هو كالسوء استكربونات من ملك أملاك اللهم العزيز الحكيم أشناهنا سببين يبون كيتانا إلا إنا الشهيد مالك أملكات تكوطة طارينو وقد ورد اسم الشهيد في القرآن الكريم 18 مرة الشهيد ملو تكوطة ويسم لقيتاتنا الله بقرآن است أسرى سمنتك زيتة تكسوات اسكي بلاتشو طيقاتشو بمسكرنت كهلو يبلت ما انو بلا بتطيقاتشو ليلا ملس يلمنا قول الله الله بتشانو بلا نقراتشو الله مالت شهيد بيني وبينكم بلنا بنان تمكاكل يمي مسكرنو وأوحي إلي هذا القرآن يه قرآن ودني تورد اللي بلا نقراتشو لمن لأنذركم به بزي قرآن انان تبوقت يالاتشو سوتشن لا استنككاتشو ومن بلغ عندهم ملكت يدرسون مسوچ امر على زمننا بوتا سايقدبو بيتينيوم زمن بيتينيوم بوتا ينورو سو كله يقران ملكت كدرسو اغرى منجد استنقاقي يهون قران تورده ايه مالت بليلا ملكو كنبياچنا عليه الصلاه والسلام بهالا ليلا نبي يمطام ليلا مصحف هيوردم مالتنو لمن يقران استنقاقينت بزمننا ببوتا التجدبم ملكتو لدرسو سو هلو تبولو قريري تغلسة سلزي whoever is richest كتبالة اتك علي ملكتو يدرسو مالتنو قرآن استنقاكي وكوهونا نبينا مسحف ايمت عمالتنو عند نبي كتلاك كذابو هلا مسحف كوردس የቁርአን አስጠንቀቂነቱ በዛ ነብይ ዘመን ያቆማል ማለት ነው ያከትማል። አሁን ግን ቦታና ዘመን ሳይገድበው የቁርአን መልእክት የደረሰው ሰው ሁሉ ቁርአን ለሱ አስጠንቀቂ ሆነ እሳቸው የመጨረሻ ናቸው። ከቁርአን በኋላ ሌላ መጽሐፍ አይመጣም። አላኩል ሀል አላህ ምስክር ነው መስካሪነቱም በሱ ይብቃ ነው። 60ኛ አልቀሪም ለባሪያዎቹ ቅርብ የሆነ ጌታ አልቀሪም ለባሪያዎቹ ቅርብ የሆነ ጌታ ነው። ይሄም ሌላ መለኮታዊ ስሙ ነው። قال الله تعالى الله በሱረቱ ሁድ ቁጥር 61 ላይ እንዲህ ይላል። ሱረቱ ሁድ ራፍ 11 ቁጥር 61 ላይ هو انشاكم الله ማለት هو انشاكم من الارض ከምድር የፈጠራችሁ ከመሬት ላይ እናንተን ያበቀላችሁ ነው። واستعمركم فيها ከዛ ምድርን እንድታለሟትም እንድታበለጽጓትም አደረጋችሁ። فاستغفروا ለጥፋታችሁ ምህረትን ጠይቁ። ثم توبوا إليه ከዛም በመሰጠት ወደሱ ተመለሱ። إن ربي قريب مجيب ጌታዬ ለባሮቹ ቅርብና ልመናቸውን ተቀባይ የሆነ ጌታ ነውና ይላል። ስለዚህ ጌታችን القريب ነው። ومن اسماء الله تعالى القريب ጌታችን አላህ ከመለኮታዊ ስሞች ውስጥ القريب የሚል ስም አለው። وقربه نوعا ቅርብ ነው ሲባል በሁለት መንገድ ሊታይ ይችላል። አንው ላወል አንደኛው ቁረቡ አሚን ጥቅላው የሆነ ቅርበት ማለት وهو احاطه علمه بجميع الاشياء አጠቃላይ ዕውቀቱ ነገራቶችን ሁሉ ማካበብ ማለት ነው። ለሁሉ ነገር የቀረበ ነው ስንል በዕውቀቱ ሁሉ ነገር ያካበበ ጌታ ማለት ነው። وهو اقرب الى الانسان من حبل الوريد ቅድም እንዳልነው ከደም ስራችን ከጅማቱ ይበልጥ ለኛ በዕውቀት ቅርብ የሆነ ጌታ ስለሆነ አላህ ምንድነው ማለት ነው القريب نو ايه تقلاوي نو انو اساني ሁለተኛው قربو خاص የሚባል አለ ልዩ የሆነ ቅርበት። ይሄም بالداعين والعابدين المحبين الله ለሚጠሩት ለሚገዙት ለሚያመልኩ ባሪያዎች በእርዳታውና በእገዛው ለነሱ ቅርብ መሆኑ ይሄ እንግዲህ መውደድና መርዳትን ማገዝን የሚያቅፍ የሆነ ማለት ነው። ዱዓቸውን በመቀበል ፍላጎታቸውን በማሟላት በማሳካት ለባሪያዎቹ ቶሎ ብሎ ደራሽነቱን መግለጹ ቅርብነቱን ያሳያል። በተለይ ሱረቱል በቀራ 186 ይሄን ሐሳብ ያብራራዋል። ጌታችን አላህ በሱረቱል በቀራ ማዕራፍ 2 ቁጥር 186 ላይ ወኢዛ ሰአለከ ኢባዲ አንኒ ላ ባሪያዬ ስለኔ በጠየቀህ ጊዜ አለ። ይሄ አየት ሰበበ ንዙሉ ምንድነው የሚባለው ሰሃባዎች ነብያችን አለይሂ ሰላቱ ሰላም ጠይቀዋል። ጌታችን ሩቅ ነው ወይ ድምጻችንን ከፍ አድርገን እንለምነው ወይንስ ጌታችን ቅርብ ነው በሚስጥር እየተሾካሾከን እንናገረው ወይ ምን እናደርግ ሲሉ አላህ ወኢዛ ሰአለከ ኢባዲ ባሪያዬ ስለኔ በጠየቀህ ጊዜ ፈኢኒ ቀሪቡ እኔ ቅርብ መሆኔን ንገርልኝ ይላል። ወጂቡ ዳዕወተ ዳዕ የለማኝን ልመና እቀበላለሁ። ኢዛ ዳዓን በለመነኝ በጠራኝ ጊዜ እቀበላለሁና እኔ ቅርብ መሆኔን ንገርልኝ በማለት አምላካችን አላህ ቡ በሃዘ ለማዕና ፊል ዑሙም ወል ኹሱስ አጠቃላይ አላህ ለባሮች ደዳን لم يكن هناك تعارض عصرا بينه وبين ما هو معلوم من وجوده تعالى فوق عرشه አምላካችን አላህ በግልጽ እንደሚታወቀው ከአርሽ በላይ አለ ከሚለው አስተሳሰብ ጋራ አይጋጭብንም። ምክንያቱም ይቀርብ ነው ያለው ለባሪያዎቹ አንድ በእውቀቱ ነው ሁለት በእርዳታውና በእገዛው ነው። በሐልወቱ በዛቱ በህልውናው ግን ከሆነ ከአርሽ በላይ ያለ ጌታ ነው። فسبحان من هو علي في دنوه قريب في علوه ይባላል። አላህ هو علي في دنوه ለባሮቹ በጣም ቅርብ ከመሆኑ ጋራ ከአርሹ በላይ ያለ የበላይ ጌታ ነው። قريب في علوه አላህ ከአርሹ በላይ ከመሆኑ ጋራ ደግሞ እጅግ ለባሪያዎቹ የቀረበ ነው። ስለዚህ አምላካችን አላህ አልቀሪብ ነው የምንለው ከዚህ አንጻር ነው ማለት ነው። እንግዲህ በቁርአን ውስጥ ይሄ መቅረብ የሚለው ነገር ለአራት ትርጉም ገብቷል። والقرب في اللغه على انواع ይሄ ደግሞ በአረብኛ ቋንቋ ለአራት ትርጓሚዎች ይገባል። በብዙ መልክ አለ። ከነዛው ውስጥ አንዱ ሚንሁ ቁረቡል መካን ለቦታ ይገባል ለቦታ ቅርበት። ለሞታ ቅርበት ይገባል አይደለም? ሳውዲ አረቢያ ለኢትዮጵያ ቅርብ ነች ከእንትን አንጻር ሲባል የምን ቅርበትን ያሳየናል? የቦታ ቅርበትን ያሳየናል። ለምሳሌ ከጌታ አላህ ቃል ውስጥ እንመለከት ሱረቱ ተውባ ቁጥር 28 ምዕራፍ 9 ሱረቱ ተውባ ቁጥር 28 ኢነመል ሙሽሪኩና ነጀሱን ሙሽሪኮች ልባቸው የተነጀሱ ናቸው እርኩሶች ናቸውና فلا يقربوا المسجد الحرام مسجد الحرام من انداي قربوا بعد عامه ماذا كزيامت بوحالا انداي قربوا على جيتاچن الله አሁን እዚህ ጋር انداي قربوا ሲል የተፈለገው በቦታ ነው ወደ حرم كلل انداي يገቡ كلكل ተደረገ ማለት ነው ሁለት ወቁረቡ الزمان የቦታ ቅርበት رمضان እየቀረበ ነው ስንል መቅረቡ እዚህ ጋር አሁን ከምን አንጻር ነው የጊዜ ቅርበት ይሰኛል الله ያደርሰንና ስለዚህ ቁረቡ ዘማን የጊዜ ቅርበትም አለ ለምሳሌ بنመለከት ሱረቱ ለአንቢያ ቁጥር 109 ምዕራፍ 21 ሱረቱ ለአንቢያ ቁጥር 109 ወኢን አድሪ እኔ አላውቅም አቀሪቡን አም በዒዱ ማ ቱዓዱን ያ የምትቀጠሩት የውል ቂያማ የተንሳኤ ቀን መከሰቱ ባያጠራጥርም በቅርብ የሚሆን ነው ወይስ የሚርቅ ነው የሚለውን ነገር እኔ አላውቅም ብለህ ነገራቸው ሲል አላህ ለነብያችን ሰለላሁ ዐለይሂ ወሰለም የተፈለገው እዚህ ጋር ቅርብ ነው ወይስ ሩቅ ሲል የጊዜ ጉዳይ ነው በጊዜ መቅረብንም ያመላክታል ማለት ነው ሁለት ሶስተኛ ወቀድ يكون القرب في النسب ቅርበት የሚለው ነገር ደግሞ ሶስተኛ በዘር መቅረብን ያሳያል የቅርብ ዘመድ የሚባል አለ አይደል እዚህ ጋር የቅርብ ዘመድ ሲባል ቅርብናው ምንድነው የቦታም አይደለም የጊዜም አይደለም በዘር የዘር ቅርበትንም ለማሳየት ይገባል ቁርአን እንዳለው ሱረቱ ኒሳ 107 ላይ بسورة النساء معرفة رات قطر متوسبات للرجال نصيب مما ترك الوالدان والأقربون عليه واندوچم ولاجوچنا يقرب زمدوچ كتبوت نبرت وسط درشا اللاچو سيتوچم اندزيو برو سيناگر يقرب زمر سيبال زيغا قربنتن ب مندنو بزر بكم نو يامطاو معناتنو وكذلك من معاني القرب قرب الحظوه والمنزله አራተኛው ደግሞ ከቅርበት መልእክቶች ትርጓሜዎች ውስጥ አንዱ ምንድነው በክብርና በደረጃ መቅረብ እኔ ዘንድ ከእንተና ይልቅ እንተና ቅርቤ ነው ብዬ ስናገር በክብር በፍቅር በቦታና በደረጃ ማቅረብ የሚባልም ደግሞ ትርጓሜ አለ ለክ የጀነት ሰዎች ቀራቢዎች እንደሆኑት ማለት ነው ወይም መላእክቶች الله اندالو سورة الواقعة علي قطر 88 فأما إن كان من المقربين فروح وريحان وجنة نعيم فأما إن كان من المقربين بتام قربكون كم يقربوا ملكان باريوچ كونه فروح لست لك رفت الله وريحان اندزيهم دمو طيناما يونه سيسا الله وجنة نعيم يصقا جنتنم ياغنيال بمالت قربتن بدرجة ميجلصوال على كل حال املاكاتنا الله لبارئوچو اجيق بطام قرب يونه جيتانو وقد ورد اسم القريب في القران الكريم ايه قريب يميلو ملكوتاوي اسم بالقران است 3 غزي تتقسوال 3 غزي تتقسوال يبقىنا زيلارل يا جماعه ስልሳኛውን ስም ተመልክተናል በአላህ ፍቃድ ከ61ኛው ጀምረን ሌላ ጊዜ እንመለከታለን ኢንሻአላህ ጀዛኩሙላሁ ኸይረል ጀዛ ቀሪው ሰዓት እንግዲህ እንነጋገርበታለን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ